비일신. 가브리엘 튕길지 갈릭 나스르트로 두루강두가르 사르트 불한일게 있음하지 다비딩 오트맨 요셉 게데 군테 스위트웨이슨 엉건부스구인 기르트 가브리엘 브루트 이르레 투닉 마리아 게데 꾀브 어르지릿 튕길지 툰드 이웨익득지 바이를 이징 참테 감트벤 기브 Харин Мария энэ үгэнд ихэд цочж энэ юм мэдэрчлэгээ бийж болох талаар яригчүүлээв. Тэнгэрэлж түнд Мария бувай чи бурханы таарлыг болж юм. Үзэг түн чи хэвлийдээ үртэй болж хүү төрүүлнэ. Түүнийг чи Есүс гэж нэрлэх болно. Тэрхүү агуу нэгэн болох ба хамгийн дээдийн хүү гэж дуудагдэн. Эзэн бурхан түүнд өвөг Давидынхын хаан шрэг өгөх болно. Тэр Яковын гэрийг үрдэг хаанчлаа бөгөөд хаанчлаардын төгсгөл гэж үгүй гэсэнд Мария тэнгэрэлчид. Би өнгөн атал гэнэ яаж бүтэх билээ гэхэд тэнгэрэлж. Ариун сүнс цам дээр ирэж хамгийн дээдийн хүч чамайг бүрхэн. Тиймээс төрхөө хүнэн. Хүн ариун нэгэн байх бөгөөд бүрханы хүү гэж дуудагдах болно. Үзэг түн чиний сатан Элизабет хүүсрэг эгдэж байсан тэрэмэгтэй мөн өдөр насандаа хүүхд орлоод одоо зургаан сартай. Бүрханд боломжгүй юм гэж нэгж байхгүй. Гэтэлээ. Мария, эзний швэгчнийг харагдан хэсэн бүсийн тандаагу надад биелээ болд бай. Гэхдээ тэнгэрэлч түүнийг орохын бодлоо. Кэдэй хананимкэсэнэн Габриэл чэнсарэл Галилея жибан Назарэсирэнэн гуэллу бунэсио. 다윗 집안의 요셉이라는 사람과 약혼한 처녀를 찾아가게 하셨다. 그 처녀의 이름은 마리아였다. 천사가 마리아의 집으로 들어가 말하였다. 은총이 가득하니여 기뻐하여라. 주님께서 너와 함께 계시다. 이 말에 마리아는 몹시 놀랐다. 그리고 이 인사말이 무슨 뜻인가 하고 곰곰이 생각하였다. 천사가 다시 마리아에게 말하였다. 두려워하지 마라, 마리아야. 너는 하느님의 총애를 받았다. 보라, 이제 내가 잉태하여 아들을 낳을 터이니 그 이름을 예수라 하여라. 그분께서는 큰 인물이 되시고 지극히 높으신 분의 아드님이라 불리실 것이다. 주 하느님께서 그분의 조상 다윗의 왕좌를 그분께 주시어 그분께서 야곱 집안을 영원히 다스리시니 그분의 나라는 끝이 없을 것이다. 마리아가 천사에게 저는 남자를 알지 못하는데 어떻게 그런 일이 있을 수 있겠습니까? 하고 말하자 천사가 마리아에게 대답하였다. 성령께서 너에게 내려오시고 지극히 높으신 분의 힘이 너를 덮을 것이다. 그러므로 태어날 아기는 거룩하신 분 하느님의 아드님이라고 불릴 것이다. 내 친척 엘리사벳을 보아라. 그 늙은 나이에도 아들을 잉태하였다. 아이를 못 낳는 여자라고 불리던 그가 임신한 지 여섯 달이 되었다. 하느님께는 불가능한 일이 없다. 마리아가 말하였다. 보십시오. 저는 주님의 종입니다. 말씀하신 대로 저에게 이루어지기를 바랍니다. 그러자 천사는 마리아에게서 떠나갔다. 에즈니 우크. 세미츠가노 사이비드 예수 마리아 후 예수스 예수스의 쿠테벌스니 선스 가브리엘 팅렐치 툰더 첫 덕부탁구이 후투른 게츠 미뚤스민 하링테른 아라에 기를레구 왕광 베이스 물치라스 팀이 하즈 벌트구에 게츠 아소스 티게 팅기를 친 엘리사베팅 틀라르 바스 헬주구슨 엘리사베트 지게슨 나슨 우틀 푸신 벌슨 어떠 탱겨분이 후체일 후대블럿 조르랑 사드 벌슨 게치 일레 탱기르 브란트 벌람식구이 용 게치 배하구이 게치 였음 베스 탱기르 브란트 벌람식구이 용 바꾸 우닉 버트월 타느르 야무르스 사나 트루트베 탱기르 브라니 구입트 히치 오차스 히치 차타쿠이 팀 주실 바가 뭐 바꾸 팀 북흉 히치 차튼 Нем, хэрэгтэй байвал шүү байгаарэ гэвэл тэрэгтэй болон тийм мөнгөтэй болмоор бай мөнгө энд байх хэрэг бай гэвэл мөнгө энэ гарах чирэн тийм гэрэл хэрэгтэй байвал гэрэлтэй бай гэвэл гэрэлтэй гэрэлтэй болон тийм тал хэрэгтэй байвал талтай бай гэвэл тал гарах чирэн тийм таныг танараас тийм хүч чадаа байвал Я мөрвэ. Амархан амдэрэн тэ хичүү ажиллаад мөнгө олох хэрэггүй шүү. Бүх юм ийм үч чаллаар үч чаллыг ажиглаад амархан амдэрэн байх. Тэнгэрэ бүрэн харин бидэнтэй адрэр тэгтэггүй. Бидэн тийм үч чадаа байвал үнийг ажиглаад маши сайн хэрэглэн амархан аргаар талтай ясраа тамдрын гэж бодох боломжтой. Харин тэнгэр бүрэн ийм хүчлэлийг хаац хэрэгдэг вэ? Үүнээс болохоор бид тэнгэр бүрэнийг буруу олгодог. Тэнгэр бүрэн энэ амархан юм надад яагаад хийгээгүй вэ? Хийж өгөхгүй вэ? Гэт. Наад мөнгө хэрэгтэй. Тэрэндээ амархан шууд нэг үг хэлбэл энэ гарын харин ягаа надад өгдөггүй ээ. Би өчтөв байх. Тэгвэл намайг амархан эдгээж чадна. Эдгээж чадна. Тэгсэн ч намайг эдгээхгүй. Яасан бол гэв. Тэнгэр бүрэн өнөр тийм хүч чадалтай юу? Намайг мэд цагаа мөн. Надад намайг харилцаагүй харилц байна уу? Гэт эргэжлдэг. Эргэжлдэг байдаг. Харин тэнгэрэ бүрэний тэнгэрэ бүрэний ажил харвал тэр яаж үнийг хэрэгтэй харвал тэнгэр нь ерөөсө тийм юм хийдэггүй. Тэ бидний аврахаар тэр яаж юу хийж байгаа вэ? Хараарэ. Бидний авармаар байвал чөө бидний аваа авчраад тэнгэр бүрэний хандлаад байлгаж болно. Оролж болно. Тэгсэн ч тэгтэхгүй. Бидний аврахаар ингээд хүн болоод бих маалтай болоод ирж байгаа. Том хүн биш энэ жижиг гэн ярах хүүд болоод бидэнд ирсэн. Бидэнд рүү. Тэгээд багасаа бидний ачаараа бүх юм авсан, тоолж гисэн, хувцсаж гисэн, бүх юм биднээс авсан. Тэгээд биднээс сурсан байна. Хэрж гисэн, мэдлэгч гисэн бүх юм амьдрахаараа биднээс сураад нэг том болсон байна. Тэгсний дараа тэгээ бидэнд тэнгэр бүрийн хаанцлаа ирдэхээр тэнгэр бурхны эцгийн талаар зааж өгсөн байна. Тэгэхээр энэ хийч юм гэсэн бэ? Амрангараг орхиод ийм хийч шууд аргаар бүх юм бүх зоглон эдлээд бүлэн аваад явсан. Бас хамгийн сүрд юу гэсэн бэ? Бидний төлөө амья зориулсан. Түүний хувьд заавал энэ юм хийх хэрэгтэй байсан. Сонин байна тий. Тэгээд Эзэн Мария хараарин. Эзэн Мария. Тэрч гэсэн. Тэнгэр бүрийн хүү түрүүн гээд баярлсан. Тэгээсний дараа түүний амдраа яаж болсон бэ? Аз сэргэр тий. Маши гоё болсон уу? Тэгэр атлаа. Тийм онцгой юм байв. Тэнгэр ээлж харсраа түн тэг үзсэн ч дараа нь тийм юм байсан уу байхгүй мэдгүй. Тэсэнс фу Иесустэй хамт амьдрсан. Тэгээд бас баян болсон биш. Тийм ч үрэг ядуу амьдраад. Тэгээд нэг үед бас аюултай байсан тийм түүнийг алхаар бас цэргүүдийг явуулсан байна. Тийм юм байсан бас хамгийн сүрд фу алдсан байна. Тийм фуги алдсан байна. Харин ийм маягаар тэнгэр бүрэн бидэнд юу өгч байгаа гэвэл мөнхийн ам авралыг бидэнд өгч байгаа. Зүгээр нэг хүний авраа биш, дэлхийд байгаа бүх хүмүүсийн амийг өгч байгаа. Тэднийг аварч байна. Үхлээс чөлөөлөж байна. Тэгээд бид үүнээс сурах хэрэгтэй. Тэнгэр бүрэн бидэнд ийм замаараа татаж аваад тийм мөнгөний аз жаргалтай удирдах байгаа. Одоо бид эдэлж байгаа тийм ч шуглон гос болохоор тэнгэр бүрэн намайг хайсан гэж бодож болохгүй. Тийм хэцүү юм байсан ч тэнгэр надад хамт байгаа. Энэ үнийг хамт эдлээд надад хамт тийм мөнгөний ам тэнгэр бүрийн хаанчлалтаа авч байна. Тэгээд бидний амьдлаар эргэн санаж байгаа. Ийм хич юм эдлэхэд тэнгэр бүрэн надад хамт байсан нэг байсан бэ. Тийм тэнгэр бүрэн надад тийм үед тэнгэр бүрэн хамт байгаа бидрэсийн тийм үед байгаа мөн. Тийм үнээс болохоор бид ямар замаар явж чадсан бэ? Үнэ талаараа тэр зүгээр дэгэн санаацгаа. Тэрчээр сүлэмэсээр дэлхийн цэмээ зүний Анхаасмита Нэ Өнөө ачин тэнавшинаас Сэмэшэчэв Нэ Өнөө Бүгэмээсэ үнэн Сангмунним кэсо Интэдэнэн Сүшигэр Тэрэсмэда Кэсо Габрэ чонсага Өнөөсө Сангмунникэ Инзэ адэр нэгэр кошта Кристоли нэгэр кошта Алёшоку 부모님은 그곳에서 어머니가 지금 아직 결혼하지 않았는데 어떻게 그런 일이 이루어집니까? 그랬을 때 가브리엘 천사가 엘리사벳에 대해서 얘기하면서 그 나이가 많이 들었지만 벌써 이렇게 벌써 잉태해서 아기를 가져서 6달이 되고 있다. 하나님께는 불가능한 일이 없다. 이렇게 말씀하시죠. 하나님께 불가능한 일이 없다라는 이런 얘기를 들으면 여러분은 어떤 생각을 하십니까? 하나님은 뭐든지 할수 있으니까 하면서 뭐 든든한 마음도 들지만 한편으로는 하나님께서 그렇게 간단하고 쉬운, 간단하게 할수 있는 일을 왜 해주지 않자는 속상한 마음도 들 때가 있죠. 하나님은 뭐든지 할수 있으니까 돈이 필요하면 돈이 생기라면 아 그냥 돈이 생기고 빛이 생기라면 빛이 생기는 것처럼 이 사람 나 아플 때 나아라 하면 금방 모든 게다 나아게 할수 있는 거죠. 말씀 한마디만 하시면 모든 게 이루어집니다. 근데 왜그 작은 말 한마디 안 해주셨고 이렇게 우리가 고통스럽게 하시는 거예요. 이렇게 하죠. 그런데 오늘 복음을 보면서 우리는 하나님께서 어떻게 우리들에게 그 은총의 길을 이끌어 가시는가를 봐야 합니다. 하나님께서 우리를 구원하고자 하실 때 어떻게 하시면 되나요? 그냥 자 하나님 나라 가자서 데리고 그냥 넣으면 됩니다. 하나님 나라로 들여보내면 되죠. 아주 간단한 방법 같죠. 근데 하나님께서 우리를 보내기 위해서 어떻게 하시는가? 이렇게 아기가 되어서 이 세상에 오십니다. 그래갖고 무엇을 하시냐? 우리에게서 밥도 얻어먹고 젖도 얻어먹고 옷도 받고 또 우리한테서 배웁니다. 말도 배우고 어떻게 살아가는지도 배우고 목소리도 배우고 해서 그렇게 어른이 되죠. 그런 과정을 거쳐서 30년 동안 이제 나중에 하나님 나라에 대해서 하나님 아버지에서 아버지에 대해서 가르치기 시작하십니다. 알려주기 시작하십니다. 그리고 나중에는 결국 어떻게 하시냐? 우리를 위해서 생명을 바치시죠. 그 십자의 고통을 기꺼이 받아치십니다. 이런 어려운 과정을 거쳐서 우리를 구원하시는 거죠. 한 번도 만나보지 않는 저 세상 반대편에 있는 사람까지를 기억하면서 생명을 바쳤고, 그래서 우리를 그냥 단순한 생명이 아닌 죽음으로부터 자유롭게 되는 영원한 생명을 주시는 겁니다. 그 나라로 함께 갈수 있도록 본인이 우리가 겪을 모든 것들을 겪으면서 가시는 거였죠. 우리가 하느님이라면 이렇게 어렵게까지 안할 텐데 이러면서 이상하게 생각이 됩니다. 근데 이게 하느님의 방법인 거죠. 우리가 이게 하느님을 이해하지 못하면 하느님을 오해해서 왜 이리 쉬운 일도 안 해주냐고 불만과 불평이 쌓일 수 있죠. 그렇죠. 성모님도 보십시오. 성모님도 어떻게 되십니까? 하느님이 아들을 낳게 된 것에 대해서 기쁘게 받아들였습니다. 그런데 우리 생각에는 하느님의 아들, 영원히 다스릴 나라를 그 왕, 다스릴 왕을 낳게 된다면 엄청 어떤 부귀영화 같은 걸 상상할 수 있겠죠. 그런데 성모님 삶은 어떻습니까? 그냥 그 예수님 나타나서 뭐 부자가 된 것도 아니고 권력이 생긴 것도 아니고 그냥 똑같이 살아가였고 오히려 더 위험하고 아픈 일들이 많았습니다. 그쵸? 그 군대들을 보내고 예수님을 죽이려고 했었고요. 또 예수님 잃어버리기도 했었고 또 예수님 마지막에 돌아가시는 걸 봐야 했죠. 이런 걸 보면 그 은총의 길을 간다는 게 구원의 길을 간다는 게 우리 생각처럼 늘 행복과 기쁨만 있는 건 아니다는 거 알고 있어야 됩니다. 그럼에도 불구하고 우리가 이것을 견디고 나아갈 수 있는 건 그것을 통해서 우리에게 엄청나게 큰 은총이 주어지고 있다는 걸 알기 때문이죠. 인생의 잠깐의 그 어려움들을 잘 겪고 나가면서 한 나라를 끝까지 향해서 갈 때, 그때 우리에게 주어지는 건이 세상의 것이 아니라 정말 영원한 생명, 영원한 행복이 우리에게 주어지고 있다는 겁니다. 아이들에게 뭐 케이크 같은 걸 준다고 잠깐만 기다려 하고 케이크를 가져온 중이면 어떤가요? 아이들 그 기다리는 시간이 고통스럽나요? 신나서 기다리죠? 아, 난막 배고프다고 막 죽겠다고 울상 짓고 있는 게 아니라 그걸 맛있는 걸 먹을 뿐인 그 기쁨으로 설레면서 계절에 묻잖아요. 우리들도 마찬가지입니다. 현실의 아픈 것들만 보고 있으면 그게 아프죠. 근데 하늘 나라를 보고 있으면 그런 것들을 기쁘게 받아들이고 설레면서 거기까지 갈수 있는 거죠. 그래서 우리들이 이 세상 겪고 있는 아픔들, 어려움들, 하느님이 우리를 잊어버리고 버렸다 그런 게 아니라 하느님께서 우리 함께 그 고통들 짊어지면서 가고 같이 가고 있다는 중이라는 것, 그리고 그 넘어 있는 그큰 행복을 우리가 바라보면서 갈때 그래서 잘 견뎌낼 수 있을 거다 그런 거 묵상했으면 좋겠습니다. 그러면 잠시 우리 삶을 돌아봅시다. 우리는 그 어려운 시기들 겪을 때 하느님께서 나와 함께 계시다는 거 어떻게 깨어서 바라보고 있었던가. 그리고 그런 어려움 속에서 하느님께서 나를 어떤 길로 이 구원의 길로 이끌어 오셨던가. 잠시 돌아보는 시간을 가집시다.